وقالوا هذه أنعم وحرث حجر لا يطعمها إلا من نشاء بزعمهم، وأنعام حرمت ظهورها، وأنعام لا ذكر اسم الله عليها افتراء عليه فيجزيهم بما كانوا يفترون. وقالوا ما في بطون هذه الأنعام خالصة لذكورنا ومحرم على أزواجنا، وإن يكن ميتة فهم فيه شركاء فيجزيهم وصفهم إنه حكيم عليم. وقالوا هذه أنعام وحرث حجر لا يطعمها إلا من نشاء بزعمهم. أهنا من الذي تاوتاويان انتساواتهم بما اسملك درقمو اندزي هالو انزي انتساواتنا اتشوال وحرث انزي درقمو يأزمرا سبدو كيتوشنا اتشو حجر كلكل يهونو لا يطعمها إلا من نشاء إنيا يفكر لتنا يشانو كفرنجي ما انم يفدلقه اللولي مقبات اتشو يما يكفا كفلوشنا اتشو الان ይዛኒ ይበነሱ ከንቱ አመለካከትና አባባል ነው። ከአላህ ግን እንደዛ አይነት ገደብ አልተጣለም ማለት ነው። ማለትም እንድናው እንግዲህ ተሳዎቻቸው በሚወልድ ጊዜ ካሁን ቀደም በሌላው አያት እንደተጠቀሰው በሂራ ታኢባ ወሲላ የሚባሉ ለጣዖት ነዝር እያደረጉ በስለት መልክ የሚመድቧቸው አሉ። እነዛ በስለት መልክ የተመደቡት በሚወልድ ጊዜ እነሱ የወለዷቸውን ጥጆችና ጨቅሎች ለኛ ለመደብ ነው ሰው እዛ ጣዖቱ ጋራ ግንኙነት ያለው ወይም የጣዖቶቹ አገልጋይ የሆነ ነው እንጂ የሚበላው ማንንም ሰው መብላት የለበትም እያሉ ህግ አውጥተው ይከለክሉ ነበር ማለት ነው። ነብዛኒህ ማለት ይሄን እንግዲህ በእነሱ አባባል ከአላህ ራሱ እንደታዘዘ አድርገው ነበርና የሚያቀርቡት። አላህ ግን እንዲህ አይነት መመሪያ ሳይሰጣቸው በራሳቸው በዘፈቀድ ባወጡት ህግ ነው እንደሚሉ ወአንዓሙን ሁርመት ዙሁሩሃ እንዶም ደግሞ የተወሰኑትን እንስሳዎች ጀርባቸው እርም ተደርጓል ማንም ሊቀመጣቸውና ሊጭናቸው አይገባም ብለው የሚከለክሏቸው አሉ። ወአንዓሙን ላ የዝክሩነ ስመላሂ ዐለይሃ ሌሎች የእንስሳ ክፍሎች ደግሞ በሚታረዱበት ጊዜ የአላህን ስም የማያወሱባቸው አሉ። በጣዖት ስም ስለቀረቡ አላህ ስም የተጠራ እንደሆነ ጣዖቶቹ ይቀየሙናል ተብሎ በመፍራት እሱ በፈጠራቸው እንስሳዎች የሱ ስም እንዳታነሱ አደራ ተብሎ የሚከለከልባቸውም አሉ ማለት ነው። ተጅዲህም ቢማ ካኑ የተሩን ይህን ሁሉ ቅጥፈታቸውን ታዲያ አላህ እንደሚወደውና እንደሚፈቅደውም ጭምር ይቀጥፉ ነበረና በዛ አሰራራቸውና በቅጥፈታቸው ተገቢ ቅጣታቸውን ሳይመነዳቸው እንደማይቀር ነው ይላል። ወቃሉ በተጨማሪም ደግሞ እንዳሉ ማፊ ቡጡኒ ሀዲህ አንዓሚ ኻሊሶቱ ቢዙኩሪና በእነዚህ እንስሳዎች ሆድ ውስጥ ያሉ ጽንሶቹ አሉ እነዚህ በሂራ ታኢባ ወሲላ በሚባሉት ለጣዖት በተመደቡት እንሰታዎች ውስጥ እርግዝና ያለ እንደሆነ ገና ጨቅላና ጽንሱ ተመወለዱ በፊት መመሪያ ይሰጥበታል ማለት ነው። ይቺ ፍየል ያረገዘቻት ጨቅላ ይቺ ላም ያረገዘቻት ጥጃ ይላል። ለወንዲ ለወንዲ ይፈቀዳል ወመሐረሙን አላ አዝዋጅና ኻሊሶቱን ሊዝኩሪና ለወንዶች በተለይ ለኛ የተፈቀዱ ናቸው ይላል። ወመሐረሙን አላ አዝዋጅና በባለቤቶቻችን በሴቶች ላይ ግን እርም ነው የተከለከለ ነው። ይቺ በመትወልድ ጊዜ ወንዲ ሊጠቀምባት ይችላል ሴቶች ግን ታኢባ ስለወለደቻት ለሴት አይፈቀድም ብለው ይከለክሉ ነበር። እና እንግዲህ ያ ተወልዶ አድጎ በሚታረድበት ጊዜ ሴቶች በየተመልካቹ ነው ራሳቸው እንግዲህ ከከለው ጠርተው አዘጋጅተው እየሸተታቸው አንድ ቅንጣት ሳይቀምሱ ወንዶች በልተው ይጨርሳሉ ማለት ነው። የግፍግፍ ወይየኩም መይተተን ፈሁም ፊ ሹረካ እንደገጠሚ ደግሞ በክት የሆነ እንደሆነ ሲወለድ ገና በክቶ ተተወለደ ወይም ደግሞ ታደገም በኋላ ባጋጣሚ ተበከተ የታኢባ ልጅም የበሂራ ልጅም ቢሆን ለጣዖት ቁርባን ሊሆን አይችልምና ፈርሶበታል። አሁን ሁሉም ቢበላው ይቻላል ይሉና ወቅቱ ላይ ለሴቶች ፍቃድ ተሰጥቷቸው አብረው እንዲበሉና እንዲቀራመቱ ይደረጋል ማለት ነው። ተይዚህም ወስተውም ይህንን እንግዲህ መላእክት የሌለው ዝብርቅ አሰራራቸውንና አገላለጣቸውን አላህ ተገቢውን ቅጣት ሳይመነዳቸው አይቀርም። ኢነሁ ሐኪሙን ዓሊም አላህ ባሰራሩ ጥበበኛ በእውቀቱ ደግሞ የረቀቀ የሆነ ጌታ ነውና በሱ ስም እንግዲህ ያልወደደውና ያልፈቀደውን ህብረተሰብን እየከፋፈሉ ይሄ ለገሌ ይፈቀዳል ለገሌ ይከለከላል እያሉ እንደገና በክት በሚሆንበት ጊዜ ደግሞ ጅብ ይመስል ሁሉም ተሰባስቦ ቢበላው ይቻላል እያሉ የሚያጨማልቁትና የሚዘባርቁትን አባባላቸውን ሁሉ ተገቢ ዋጋውን እንደሚመነዳቸው ነው በማለት ይዝታል ማለት ነው። قد خسر الذين قتلوا أولادهم سفها بغير علم وحرموا ما رزقهم الله افتراء على الله قد ضلوا وما كانوا مهتدين. قد خسر الذين قتلوا وأولادهم سفها بغير علم يعلمهم تتباچ وقتنا مسرجا بكلنتنا بمونينت لجوچاچون سيغلو ينبروا سوچ بونتو كثارا وسط جبتوال በድንያ ሚያልጅ ቢያድግ ኑሮ ሲደክሙ የሚጦራቸውና የሚቀብራቸው ሊሆን የሚችለውን ካለፉም በኋላ አጥማቸውን የሚያጠራና ዘራቸውን የሚያራምድ ሊሆን የሚችለውን ልጅ በጭካኔ በመግደላቸው ለዘላለማዊ ኪሳራ ተጋልጠዋል ይላል። ወሐረሙ ማረዘቀሁሙላህ እንደገና ደግሞ አላህ የሰጣቸውን ጸጋ በራሳቸው ላይ እርም አደረጉ። እነዚህ ልጆች እንግዲህ ሲሰጣቸው አላህ በህይወትም እንዲያገለግሉ ከርፈታቸው በኋላ ታሪካቸው እንዳይረሳ እንዲያደርጉ ለነሱ መልካም ጾታና ችሮታ ነበር። እነሱ ግን እንደመጥፎ ነገር አድርገው ራሳቸውን በራሳቸው ከልጠጋ ከለከሉና ገደቡ ማለት ነው። ወይም ወሐረሙ ማረዘቀሁሙላህ ማለት የተለያዩ እንስሳቶችን በራሳቸው ህግ ለገሌ ይፈቀድ ያለ ለገሌ አይፈቀድም እያሉ በራሳቸው ሲታያቸውን አጠበቡ ማለት ነው። እስቲራን አለላህ ይሁሉ በአላህ ላይ በመቅጠፍ ነው። አላህ ያልከለከላቸውን ነገር ከልክሏል እያሉ ሌሎችም ታውቶች እንደዚሁ ይቀየማሉ እያሉ በቅጥፈት መልክ የተገነባ ነገር እንጂ በአላህ በኩል ምንም የተከለከለ ነገር አልነበረም ማለት ነው። ቀድበሉ እና በዛ አሰራራቸውና አስተሳሰባቸው በእውነቱ ከትብእና አስተሳሰብም ጭምር ራቁና ተሳሳቱ። ወማ ካኑ ሙህተዲን መጀመሪያውንም ትክክለኛውን መንገድ የተመሩ አልነበሩምና በጥፋት ላይ ጥፋት እየጨመሩ ሄዱ በሚሰሩትና በሚያደርጉት ሁሉ ነገር ማለት ነው። እና እንግዲህ ከነዚህ ካለፉት አያቶች የምንገነዘበው ነገር ቢኖር ሰዎች በቅድመ እስልምና የነበሩበት አስከፊ ሁኔታ በጣም ከአውሬ ያልተሻለና ያልተለየ እንደነበረ ነው ማለት ነው። ስለዚህ ነው አብዱላህ ኢብኑ አባስ በቅድመ እስልምና የነበሩትን ህብረተሰቦች ማንነት ቂልነታቸውን ለመረዳት የፈለገ ሰው ሱረቱል አንዓምን ከ130 አንቀጽ በላይ ቢመለከት በሚገባ ያውቃቸዋል ብለው የተናገሩት ማለት ነው። እና የሚገርመው ግን ባሁኑም ጊዜ በተለያየ መልኩ ስሙን እየቀየረ እንዳውም ሙስሊም ነን የሚሉትም ሳይቀሩ ለተለያየ ሰዎች በማክበርና በመውደድ ስምና ሽፋን የተለያየ እንስሳቶችን አሁንም ምጽዋት ሲያቀርቡ ነዝር ሲከፍሉ እናያቸዋለን ማለት ነው። ይሄንን እንግዲህ እስልምና ለማውገዝና እንዲህ አይነቱን አጥራር ከጣዖት አምልኮት ጋር አንቆታክቶ ለማጥፋት ነበር ቁርአን የወረደው ማለት ነው። ይሄ ነገር አሁንም ተረስቶና እንደገና አገርሽቶ ሙስሊም ነን የሚሉትም ሰዎች ሳይቀሩ ለጅን የሚገብሩ እናገኛለን። ለዛር እንዲሁም ደግሞ ጨሌ ለሚባል ነገር አተቴ የመሳሰሉ የተለያዩ ነገሮችን ምክንያት በመፍጠር ይሄን ነገር ያልሰጠውኝ እንደሆነ ያመት ግብር ነው የተለመደ ነው አካባቢው ልጆች ከብቶች ሰላም አይከርሙም በማለት ፍርሃትና ስጋት አሁንም የዚህ አይነት አሰራሩ መልኩና ስሙ ቢቀያየርም በህብረተሰብ ውስጥ ሰርጦና ያዋለን ማለት ነው። ስለምና ግን እንዲህ አይነት ነገር የሚሰሩትን ሰዎች ፈዘርሁም ወማ ያፍተሩን ከቅጥፈታቸው ጋር አተዋቸው ወደፊት ዋጋቸውን ያገኛሉ እያለ ነው የሚያስጠነቅቀው። ታአላህ አምኛለሁ ካለ አንድ ሰው የአላህን እንስሳቶች እንዲሁም አዝመራዎችን የተለያዩ ንብረቶችን ቁርባን ሊከፍል ከፈለገ ለአላህ ነው ማድረግ ያለበት። በአላህ ስም ሰደቃ መሰደድ የተለያዩ ምስኪኖችን መርዳትና መመጽወት ይኖርበታል እንጂ ለጅንም ሆነ ለዛር ወይም ደግሞ ትልቅ ሰው ተብዬ ለሚባለው ለተለያዩ አድባራት ግብር የሚሰጡ ሰዎች ከዚህ ጋራ አይለያዩም ማለት ነው። ምክንያቱም የወጥሮችም ቢሆኑ ቀጥታ ለድንጋይ ወይ ለእንጨቱ አይደለም ያን ነገር ያአላህ ወዳጅ የነበረ ሰው ነበረበት እዛ አካባቢ እሱ የነካው ነው እና ከራማው ይደርስልናል ውቃቢው ይረዳናል በሚል መልክ ነበር ይሄን ሁሉ ሲያደርጉ የነበሩት ሙሽሪኩል አረብ ማለት ነው። እና ያንን አሰራራቸውን እንግዲህ ጥንብርኩሱን አውጥቶ ቁርአን በዚህ መልክ አንኮታክቶ ተጣለው በኋላ ነው ተውሂድን የመሰረተው። አሁንም እስልም ነኝ የሚል ሰው ያንን የመሰለውን እንግዲህ አስከፊ ሁኔታ እርግፍ አርጎ ጥሎ ለአንድ አላህ ብቻ እምነቱን ካልሰጠና በሱ ብቻ ካልተወሰነ ለተለያዩ ነገሮች እየገበሩና እያጎበደዱ እንደገና ሙስሊም ነኝ ማለት የትም የማያደርስ መሆኑን ሊያስረዳን ነው አላህ በዚህ መልክ እነዚህን አያቶች ቀርጾ ያስቀመጠው ማለት ነው። እና በእነዚህ ብቻ ሳይሆን በተለያዩ ምዕራፎች እንደዚሁ ተመሳሳይ ያሉ ሁኔታዎችን ደጋግሞ ተናግሯል። ግን በአሁኑ ጊዜ የሚያሳዝነው ሙስሊም ነን የሚለው ሰው ራሱ ተቁርአን ተለያይቶና እጅግ ተራርቆ በዛ ፈንታ አላስፈላጊ ያሉ ወልታዎችና እንቆቅልሾች በእስልምና ስም እየተነገሩና እየተተረኩ ያንን የሰራ እንዳውም ትክክለኛ ሙስሊም እነዛን የሚቃወም እንደገና እንዳዲና እንዳክቲ እየተደረገ በተገላቢጦሽ ነው ያለው ማለት ነው። ዝንዝሮ ዝሮ አላህ ፊት ቀርባለሁኝ የሚል ሰው ከእንዲህ አይነት አድራጎትና አስተሳሰብ በእጅጉ መራቅና መጠንቀቅ እንዳለበት ነው የምንገነዘበው። وهو الذي أنشأ جنات معروشات وغير معروشات والنخل والزرع مختلفا أكله والزيتون والرمان متشابها وغير متشابه كلوا من ثمره إذا أثمر وآتوا حقه يوم حصاده ولا تسرفوا إنه لا يحب المسرفين ومن الأنعام حمولة وفرشا كلوا مما رزقكم الله ولا تتبعوا خطوات الشيطان إنه لكم عدو مبين እና እንግዲህ እነዚህ ቀደም ሲል የተጠቀሱት የተለያዩ ታዋታቶችና ህገወጥ አማልክቶች ሰዎች ቢያከብሯቸውና ቢገብሩላቸውም እንኳን እነሱ ግን እንዲሁ በውሸት ዝም ብለው የተቀመጡና የተሰየሙ እንጂ ለሰው ልጆች ምንም አይነት ፋይዳ የማይሰጡ መሆናቸውን ለማስገንዘብ እርሱ ለኛ መጠቀሚያና መገልገያ ይሆኑ ዘንዳ የፈጠረልን የአትክልትና የአዝመራ አይነቶች መልሰን እንድንገነዘብና እሱን እንድናውቅ ለመጋበዝ የሚከተሉትን አንቀጾች ያስከትላል ማለት ነው። ወሆ الذي አንሻ جنات معروشات ትክክለኛ አምላካችሁ አላህ ማለት ያ ነው። በዳስ ወይም በርብራብ ላይ የሚታክቱና የሚሳቡትን ሀረጋማ የሆኑ አትክልቶችን እና ወይንን ያስገኘና የፈጠረላችሁ ነው ይላል። ወገይረ معروشات እንዲሁም ደግሞ በርብራብ ላይ ሳይሆን በመሬት ላይ ብቻ የሚሳቡትና የሚጎተቱትን ያስገኘላችሁ ነው። እንግዲህ ወይን የሚባል አትክልት አንዳንድ ጊዜ ተላይ እንዳልጋ ይሰሩለትና በአልጋው ላይ እየተረበረበ እንደ ዳስ ሆኖ ያፈራል። አንዳንድ ጊዜ ደግሞ መሬት ላይ ዝም ብለው ይጥሉትና እንደ ቅል እና እንደ ዱባ ዝም ብሎ መሬት ለመሬት በመታታትና በመጎተት ያፈራል ማለት ነው። ሁለቱም እንግዲህ በየአይነቱ ያ አልጋ የሚፈልግም የማይፈልግም አይነት አለ። ሁለቱንም ያስገኘላችሁና በዚህ መልኩ እንዲጠቅማችሁ ያደረገው አላህ ነው። ከዛ አንዷን ቅንጣት እንኳን የፈጠረ ጣዖት የለም ከአላህ ውጪ ማለት ነው። ወነኽለ እንደገና የተምር ዘንባባዎችንም የፈጠረና ያስገኘላችሁ አንድ አላህ ነው። ወዘርአ የተለያዩ አዝመራና በቀልት ነገሮችን ሁሉም ያስገኘው እርሱ ነው። ሙክተሊፈን ኡኩሉሁ እነዚህ ሁሉ አትክልቶችና ዛፍ አዝመራዎች ምግባቸው ወይም ጣዕማቸው የተለያየ ሲሆን አንድ ምድር ላይ በአንድ ውሃ በቅለው በሚያፈሩበት ጊዜ ሁላቸውም ግን የራሳቸው የሆነ መልክና ቅርጽ አላቸው። የራሳቸው የሆነ ማዓዛ ሽታ አላቸው። በዛ መልክ የተለያዩትን እንግዲህ የአዝመራና የአትክልት አይነት ያስገኘና ያዘጋጀላችሁ አንድ አላህ እንጂ ሌላ ማንም አይደለም ነው የሚለው። ወዘይቱነ ዘይቱንና ወሩማን ሩማን የተባሉትን የዛፍ አትክልቶችም የፈጠረና ያስገኘላችሁ እርሱ ነው። ሙተሻቢሃን እነዚህ ሁለቱ ዛፎች በዛፋቸው ወይም በቅርጻቸውና በመልካቸው በጣም ተመሳሳይ ሲሆኑ ወገይረ ሙተሻቢሂን በጣዕማቸው ደግሞ ጭራሽ የማይመሳሰሉ የሆኑ ይላል። እንግዲህ ለማያውቀው ሰው ዘይቱንና ሩማን ዛፉን ጎን ለጎን በቅሎ ቢያየው አንድ ዛፍ ነው ብሎ ነው የሚያምነው ይባላል። በሚያፈራ ጊዜ ግን ፍሬው ሁለቱ ጭራሽ የተለያዩ ናቸው በመልካቸውም በጣዕማቸውም ማለት ነው። እና እንግዲህ አንድ አይነት የነበሩ ዛፎች የተለያየ ፍሬና ጣዕም ይዘው ሲመጡ ያአላህን እንግዲህ ጥበብና ኃይል ያሳያሉና ያስተምራሉ ማለት ነው። ኩሉ ሚን ተመሪሂ እና አሁን የተጠቀሱትን አትክልቶችና እንዲሁም የአዝመራ አይነቶችን እኔ ጌታችሁ ነኝና ያስገኘው የፈጠርኩላችሁ ከነዚህ ሁሉ ፍሬዎች ተቋደሱ ብሉ በላቸው ይላል። ኢዛ አትመረ በሚያፈራ ጊዜ ወአቱ ሐቀሁ የውመ ሐሳዲሂ የአዝመራ ወይም አትክልቱ ደግሞ አፍርቶ በሚደርስና በሚበስል በሚታጨድ በሚሰበሰብ ወይም በሚለቀምበት ጊዜ ለራሳችሁ ስትበሉ ለሌሎች ለደካማ ወገኖቻችሁም ሳትረሱ ድርሻቸውን በዘካ መልክ አውጥታችሁ ስጧቸው። ወዳውኑ አውድማ ላይ እንዳለ ወደ ቤት ተገባ ይባክናል ተሳሳላችሁና ገና እንደተሰበሰበ ከዛ ከአዝመራችሁና ታትክልታችሁ የተወሰነውን ክፍል ለሚስኪኖቹ መክፈል አለባችሁ እንጂ ለጣዖት ይያላችሁ መመደብ አይገባችሁም። የፈጠርኩት እኔ ስለሆንኩኝ እኔ ደግሞ ለሚስኪኖች ብቻ ነው ስጡ ያልኩት ተራታችሁ የተረፈው በይመልክ ነው እንጂ እንደተዛሬው የተለያዩ በራታችሁ በእጃችሁ የቀረጻችኋቸው ወይም በገንዘቦቻችሁ እየሸመታችኋቸው ቅርጻቅርጾችና አውልቶች ጌቶች ሆነው አዝመራችሁንና አትክልት ንብረታ እንስሳዎቻችሁን ማቀራመት የለባችሁም። የፈጠርኩት ያስገኘሁት እነዚህን ሁሉ እኔ ነኝ። እኔ ባለቤቱ ደግሞ እናንተ ብሉ ጠጡ ብዬ ጋብዣቸዋለሁ። ከዛ የተረፈ ነገር ቢኖር ወዳውኑ አዝመራውን ወይም አትክልቱን እንደተበሰባችሁ አስባችሁ በዘካ የሚደርስበትን ሂሳብ ለሚስኪን ብቻ መስጠት ነው ያለባችሁ። ከዛ በኋላ ጌታን ማመስገን እንጂ ወላ ትስርፉ ለሆነ ላልሆነው ነገር እየመደባችሁና እየተነዘረ እየተሳላችሁ አታባክኑ። አባካኞችን ወይም ደንበራላቶችን አላህ አይወድም። እነሆ ላ ይሁብ المسرفين አላህ Subhanahu Wa Ta'ala ገንዘቡን ያለ አግባብ ወይም ያለ ህግ የሚደፋና የሚያባክን የሆነውን ሰውዬ ወይም በአጠቃላይ መልኩ ህገ ወጥ የሆነን ሰው በአላህ መመሪያ መሄድን ትቶ እንዲሁ በዘፈቀድ ሰይጣን እንደነገረውና ኢብሊስ እንዳስተማረው የፈለገውንና የመሰለውን የሚያደርግ አብራ ዘለል ሰው አይወድምና በዚህ መልኩ ሁሉንም ነገር የፈጠርኩትና ያገኘሁትን እየተወንኩኝ ድረስ እኔ ለመደብኩላችሁ ክፍሎች ብቻ ተጣጣችሁ ከዛ የተረፈውን ራሳችሁ በልታችሁ ማመስገን ነው ያለባችሁ እንጂ በገዛ ንብረቴ እንደገና ሲያስፈልጋችሁ ታውት ጋራ እንዳንዳ ባለ ያረጋችሁ መድባችሁ ማቀራመት ሌላ ጊዜ ደግሞ እኔ የፈጠርኳቸውን ፍጥረታቶች ለሌሎች ሁሉ ይያደላችሁ ወይ ለራሳችሁ አልተጠቀማችሁ ወይም ደግሞ ለነዛ ነገሮች የተከፈለው ነገር ህጋዊ ሆኖ ወደፊት ውጤት ያመጣል አልተባለ ከሁለት ያጣ የሆናችሁ አትፈሩና በትክክሉ እኔ የፈቀድኩላችሁና ያስገኘሁላችሁን ነገር እናንተ ተጠቅማችሁ ለደካማ ወገኖቻችሁ መጽዋት በመስጠት ብቻ ተጠቀሙ ባላችሁ ይላል። ومن الانعام حمولة وفرشا እንዲሁም ደግሞ ከእንስሳዎቹ ክፍል የጓዝ መጫኛና የራሳችሁን መጓጓዣ የሚሆኑ ክፍሎችን ያስገኘላችሁ አላህ ነው Subhanahu Wa Ta'ala አንሻአ ለኩም ሚነል አንዓም እንደማለት ነው። እንስሳዎችንም ቢሆን ያው ቅድም እንደተባለው ለተለያዩ ጣዖታቶች ግብርና ስለት ከማድረግ ማን ነው መጀመሪያ የፈጠራቸውና ያስገኛቸው ብላችሁ ራሳችሁን ጠይቁ። አንድ አላህ ነው እንስሳዎችን የፈጠረው። ከነዛ ከእንስሳዎች መካከል ሐሙላ አሉ። ሐሙላ ማለት ራሳችሁን ተሸክመው ከአንድ አቅጣጫ ወደ ሌላ ቦታ የሚያጓጉዟችሁ ጓዞቻችሁን ደግሞ የምትጭኑባቸው የሆኑ እንስሳዎችን ተፈጥሮላችኋል። እነ ፈረስን፣ እነ በቅሎን፣ እነ ግመልን እና አያን ሁሉ ያካትታል ማለት ነው። የጭነት እንስሳ የሚባለው በመመገብ በኩል ሲታይ ግን እነ ግመልን ነው እንጂ እና አያና እነ በቅሎ አይባሉም ማለት ነው። ወፈርሽን እንደገና ደግሞ ፈርሽንም የፈጠረላችሁና ያስገኘላችሁ እርሱ ነው። ፈርሽ የሚባሉት ከነዚሁ ከእንስሳዎቹ መካከል ለምግብ ብቻና ለወተት ብቻ የሚያገለግሉት የማይጫኑት እንደ ቀንድ ከብት እንደ በግና እንደ ፍየል ያሉት ደግሞ ፈርሽ ይባላሉ ማለት ነው። እኩሎቹ በጉልበታቸው የሚያገለግሏችሁ ራሳችሁ የምትጓጓዙባቸው ወይም ጓዛችሁን የምትጭኑባቸው ሲሆኑ ሌሎቹ ደግሞ መሬት ጥላችሁና አንጋላችሁ የምታርዷቸውና የምትበሏቸው አድርጌ ፈጥሬላችኋለሁ። ወይም ሐሙላ ማለት ትልልቆቹ እንስሳዎች ሲሆኑ በአጠቃላይ ፈርሽ ማለት ገና ጨቅላዎችና ጥጃዎች የሆኑት የጥቅቅኖቹ ፈርሽ ይባላሉ። ትልልቆቹንም ትንንሾቹንም ያስገኘሁትን እኔ ነኝ ማለት ነው። ኩሉ ሚማ ረዘቀኩሙላህ እና እነዚህ ሁሉ የእንስሳት አይነቶች ለእናንተ መጠቀሚያ እንዲሆኑ አስቦ ነውና ጌታ የለገሳችሁ። ጌታችሁ የለገሳችሁን ሲሳይ ተመገቡ፣ ተጠቀሙ። ወላ ተተቢዑ ኹጥዋት ሸይጣን እና ጌታ ያልከለከለውን እንዲህ አይነቱ ለገሌ ተነዝሯልና አይበላም፣ ይሄ ለሴት አይገባም፣ ይሄ ለወንድ አይገባም እያላችሁ የሰይጣንን እርምጃ አትከተሉ። እኔ እንስሳት ሲባሉ ለመላው የሰው ልጆች መጠቀሚያ የሆኑ ዘንድ ብዬ ነውና የፈጠርኩት። ሰይጣን ነው እየከፋፈለ እንዲህ አይነቱ ለገሌ አይገባም የሚላችሁና እኔ ያልፈቀድኩትና ያልወደድኩትን ህግ በሰይጣን አስተባባሪነት ራሳችሁ እየቀረጻችሁና እያጋነናችሁ በሰይጣን ጎዳና ወደ ጀሃነም አትኳትኑ በላቸው ይላል። ኢነሁ ለኩም አዱው ሙቢን ሰይጣን ደግሞ ደግሜ እንደነገርኳችሁና እንዳስጠነቀቅኳችሁ ሁሉ ለእናንተ ግልጽ የሆነ ከበቀለ ያልነቀለ ጥላታችሁ ስለሆነ ጥላት የሚመክረው ለጥፋት እንጂ ለልማት እንዳልሆነ አውቃችሁ ተጠንቀቁትና እኔ ጌታችሁ የሰጠኋችሁን ጸጋ በአግባቡ ተጠቀሙበት በላቸው ነው። ثمانية أزواج من الضأن اثنين ومن المعز اثنين قل أذكرني حرم أم الأنثيين أم اشتملت عليه أرحام الأنثيين نبئوني بعلم إن كنتم صادقين ومن الإبل اثنين ومن البقر اثنين قل أذكرني حرم أم الأنثيين أم اشتملت عليه أرحام الأنثيين أم كنتم شهداء إذ وصاكم الله بهذا فمن أظلم ممن افترى على الله كذبا ليضل الناس بغير علم إن الله لا يهدي القوم الظالمين. ثمانية أزواج إنك إنسسات ثمنت فريوج أسكن يتولات شوال إلى الله سبحانه وتعالى إنها أزواج مالت عرات إن عرات تتأمرو ሴትና ወንድ ወይም ተባትና እንስት በመሆን አራክቶቹ ለሁለት በሚከፈሉበት ጊዜ ወደ 8 ይባዛሉ ማለት ነው። እና 8 የሆኑ የተለያዩ እንስሳቶች ግን አያንዳንዳቸው ተጣማሪና ተጣማጅ ሆኑትን ፈጥሬላችኋለሁ ይላል። ዝርዝሩን ወደ ፍጥረት ሊያመጣ ነው። እነዚህ 8 የተለያዩ የእንስሳት አይነት የተባሉት ሚናበኒ ትነይኒ ከበግ ሁለት ማለት ነው ይላል። ያው ወንድና ሴት ወይም ተባትና እንስት እንዲሆኑ ለርባታ እንዲመጡ አድርጌ ነው የፈጠርኳቸው ማለት ነው። ወንድ ብቻ ወይም ሴት ብቻ ቢሆን ኑሮ ሁልጊዜ በርባታ እየቀጠሉ ሊያገለግሉ አይችሉም ነበር። ወሚነል ማዕዚ ትነይኒ ከፍየሎች ደግሞ እንደዚሁ ሁለት አይነቶች ሴትና ወንድ አድርጌ ፈጥሬላችኋለሁ። ወላአ ዘከረይኒ ሐረም አሚል ኡንተይን ታዲያ ከነዚህ ከበጎቹና ከፍየሎቹ ሁለቱን ተባቶች ነው አላህ እርም ያደረገባችሁ ወይስ ሁለቱን እንስቶች? የትኛው ነው ሲነገሩኝ? በየትኛው መመሪያ ነው በግ ወንድ ወንዱ ለሴት አይገባም ወይም ሴት ሴቱ ለወንድ አይገባም ብሎ አላህ የከለከለው ከየትኛው መመሪያ ላይ ነው ብለህ ሲጠይቃቸው ይላል። ወይስ ሴት ሴቶችን ከልክሏል ወይም ወንዶችን ከልክሏል የሚባል የለም። ሁለቱም የተለያዩ ጾታዎች ለሁላችሁም መጠቀሚያ እንዲሆኑ ታስቦ ነው የተፈጠሩትና የተዘጋጁት ማለት ነው። እናንተ ግን ከነሱ መካከል የተለያየ ስምና ምልክት በመስጠት ይሄ ለሁሉም አይፈቀድም ይሄ ደግሞ ለወንድ ይፈቀዳል ይሄ ለሴት አይፈቀድም እያላችሁ ተከፋፍላላችሁ። አላህ ግን እንደዚህ አላለም። ከነዚህ ከሁለቱ አይነቶች የተለያዩ እንስሳት ወንዶችን ነው ከለከለ የምትሉስ ወይስ ሴቶችን? እስቲ ንገሩኝ ብለ ጠይቃቸው። አሚል ኡንተይን ወይስ ሴቶችን ነው አላህ Subhanahu Wa Ta'ala የከለከላችሁ? ሴቶችን በጎች ወይስ ፍየሎች እንዳትጠቀሙ ያለበት ጊዜ የለም ማለት ነው? አመሽ ተመለተ አለ ያ አርሐሙል ኡንተይን ወይም እነዚህ ሁለት እንስቶች በሚያረግዙና በሚጠንሱበት ጊዜ የነሱ ማህፀን ያጠቃለላቸውን ጨቅሎች ነው አላህ የከለከላችሁ ወይስ ምን ነው ሲነገሩኝ? እና አንዳንዶችን ቅድም እንደተጠቀሰው ገና ሳይወለዱ ለጣዖት ተስለዋለሁኝ በማለት የምትወለደውን እነገሌ ሊበሉ አይፈቀድላቸውም ለነገሌ ብቻ ነው ይባላል። አንዳንድ ጊዜ ወንድም ሴትም ሳይለዩ ለጣዖት አገልጋዮች ብቻ ወቅት ይደረጋል። አንዳንድ ጊዜ ደግሞ ለወንድ ይፈቀዳል ይባልና ለሴቶች ይከለከላል። ታዲያ ያን ሽሉንም ሆነ እናቱን ማን ነው አላህ Subhanahu Wa Ta'ala ከልክሏችኋል ብሎ የነገራችሁ ብለህ ሲጠይቃቸው ይላል። ነቢኡኒ ቢዕልሚን እና ለዚህ ጥያቄ መልስ ያላችሁ እንደሆነ በእውቀት ላይ ተመርኩዛችሁ አስረዱ ይበላችሁ። እንዲሁ ዝም ብሎ በዘፈቀድ አፋችሁ እንዳመጣ መዘላበድ ሳይሆን ይህ ነገር ማን እንደከለከለው እንዴት እንደተከለከለ ተጨባጭ ማስረጃ ያላችሁ ከሆነ ኑና ንገሩኝና አስረዱኝ። ኢንኩንቱም ሷዲቂን በእናንተ አነጋገር እውነተኞች ከሆናችሁ ይህንን አባባል የሚያረጋግጥ ማስረጃ አምጥታችሁ አሳምኑኝ ብለህ ጠይቃቸው ይላል። ወሚነል ኢቢሊ ትነይኒ ከግመሎችም ደግሞ እንደዚሁ ሁለት አይነቶች በጾታ የተለዩ አርጌ ፈጥሬላችኋለሁ ወንዶችና ሴቶች ማለት ነው። ወሚነል ባቃሪ ትነይኒ ተቀንድ ከብቶችም ደግሞ እንደዚሁ ሁለት ፈጥሬ ያለው ሴትና ወንድ በማድረግ ቁልአት ዘከረይኒ ሐረም አሚል ኡንተይን ከግመሎችና ተቀንድ ከብቶች ደግሞ ሁለቱን ተባቶች ወይም ወንዶች ነው አላህ ከልክሏል የምትሉት ወይስ ሁለቱን ሴቶች? ማንኛውን ነው የከለከላችሁ? አመሽ ተመለተ አለ ይሄ አርሐሙል ኡንተይን ወይም የግመልና የቀንድ ከብት እንስቶቹ ካረገዙትና ማህፀናቸው ተጠቀለለው ማንኛውን ክፍል ነው ከልክሎናል የምትሉት በላቸው ይላል። አንኩንቱ ጁአዳ ኢድ ወሳኩሙላሁ ቢሃዛ ወይም አላህ ከነዚህ ከእንስሳቶች የተለያዩትን ለነገሌ ፈቅጃለሁ ለነገሌ ከልክልያለሁ የሚል መግለጫና ኑዛዜ በሚያስተላልፍበት ጊዜ እናንተ በወቅቱ ተገኝታችሁ ኑዛዜውንና መግለጫውን ሰምታችሁት ነበርን ብለህ ሲጠይቃቸው ይላል። فمن اظلم ممن افترى على الله كذبا ታዲያ ይሄንን ያልሰማችሁና ያላወቃችሁ ከሆናችሁ እናንተ በአላህ ላይ ውሸትን የምትቀጥፉ መሆናችሁ ነው። በአላህ ላይ ውሸት ከመቀጠፍ የበለጠ ደግሞ ግፈኛና በደለኛ ማንም የለ። ይሄን አድርጋችሁ ከሆነ ሊዩዲልና ሰቢሪ አልሚን ለራሱ አላዋቂ ሆኖ ያለምንም መውቀት ራሱን አሳስቶ እንደገና ሌሎችን መጮችን ትውልዶች ሁሉ ለማሳሳት በአላህ ስም የማያቀውን ነገር ዝም ብሎ የሚናገርና የሚቀጥፍ ከሆነ ሰው የበለጠ ማንም ግፈኛና በደለኛ የለም። እኛ እንደዚህ ብሎ ሲከለክልና ሲያዝ ሰምተናል ካላችሁ ማስረጃምጡ። ካልሰማችሁ ግን ዝም ብላችሁ በአላህ ስም በፈጣሪና በፍጡር መካከል ጣልቃ ገብታችሁ ራሳችሁ መሳሳት ሳይበቃችሁ ሌሎችን የሰው ልጆች ሁሉ ለማወናበድና ለማሳሳት ያደረጋችሁት ሙከራ ነውና ይህ ከሆነ ደግሞ ከእናንተ የበለጠ በደለኛና ግፈኛ ማንም የለ በዚህ ምድር ላይ በላቸው ይላል። እና ሊዩድልና ሰቢ ገይረ ዒልሚን አንድ ሰው እንግዲህ በሃይማኖት ስም ሐራምና ሐላል የሚባልን ነገር ያለ ተጨባጭ መረጃ የሚናገር ከሆነ እሱ ወደደም ጠላም ሰዎችን ማወናበዱ አይቀርም ማለት ነው። ማንም ሰው ደጋፊ አያጣምና እነገሌ ስሉ ተንተናል በማለት እየተቀባበሉና እየተወራረሱ እስከ መጨረሻ ሃይማኖት አድርገውት ነውና የሚቀጥሉት። እንደዚህ ያደረጉ ሰዎች ደግሞ የመጨረሻ በደለኞችና ግፈኞች ናቸው። ሰዎችን ያላግባብ እንዲደክሙ አድርገዋል፣ ከጌታቸው አጣልተዋልና ማለት ነው። ኢነላህ ላ የጅል ቀውመ ዛሊሚን ታዲያ እንዲህ አይነት በደለኞችና ግፈኞች የሆኑትን ሰዎች አላህ ስብሓነሁ ወተዓላ ከቅጣት የሚድኑበትን መንገድ አይመራቸውምና አያድናቸውም ይላል። قل لا أجد فيما أوحي إلي محرما على طاعم يطعمه إلا أن يكون ميتة أو دما مسفوحا أو لحم خنزير فإنه رجس أو فسقا أهل لغير الله به فمن اضطر غير باغ ولا عاد فإن ربك غفور رحيم وعلى الذين هادوا حرمنا كل ذي ظفر ومن البقر والغنم حرمنا عليهم شحومهما إلا ما حملت ظهورهما أو الحوايا أو ما اختلط بعظم ذلك جزيناهم ببغيهم وإنا لصادقون قل لا أجد فيما أوحي إلي محرما على طاعم يطعمه ودني بتورجونا بتلالفو ممريا من يوم تمكابي لمكبو بفلقو نقر لي الله سبحانه وتعالى ارمنو يمير قدبية على فتفنو على قن يهتم إلا أن يكون ميتا በክት ካልሆነ በስተቀር ይላል። መጀመሪያ ከለከለኩም ማትል አርት ጀሚዓን እንደሚለው በሌላው አያት በዚህ ምድር ላይ በምግብነት ያገለግላሉ የተባሉትን ነገሮች ሁሉ ለእናንተ መጠቀም ያብዬ ነው ያስገኘሁት ይላል። ሐራም የሚባል ነገር በተለያየ ምክንያት ከጊዜ በኋላ የሚመጣ እንጂ በመሰረቱ በዚህ ምድር ላይ ያሉ አብዛኛዎቹ ነገሮች ለሰው ልጆች ጥቅም ተብለው የተገኙ ስለሆኑ እንዲሁ ማንም ተነስቶ ሐራም ነው ሊል አይገባውም ማለት ነው። እና አሁንም እንግዲህ በዛ መልክ እኔ በሚደርሰኝ ወህይ መሰረት አላህ Subhanahu Wa Ta'ala ከፈጠራቸው ሲሳዎችና እርዝቆች ይሄ ክልክል ነው ተብሎ የሚወገዝና የሚገደብ ነገር አላገኘሁም ከነዛ መካከል በክት ካልሆነ በስተቀር። በክት ግን ተከልክሏል በእስልምና ማለት ነው። ኢላ አይኩነ መይተተን ሳይታረድ እንዲሁ ዝም ብሎ በሆነ ምክንያት ታሞ ወይም አደጋ ደርሶበት የሞተ እንስሳ ካለ እርግጥ ነው ይሄ መበላት የለበትም። መጀመሪያ እንኳን እንስሳውን ለእናንተ ጥቅም እየፈጠረው እናንተ ግን ለማረድ ባለመቻላችሁ ሳቢያ ተከልክሎባችኋል ማለት ነው። አው ደመ መስፉሃ ወይም ደግሞ ከታራጁ ፏ ብሎ በኃይል የሚወጣው ደም ካልሆነ በስተቀር ይሄም ደም እንግዲህ ለጤንነት የማይመች መሆኑን ስለሚያቅ ደምን በጃይልያቸው ጊዜ በቃ ተቀብለው አርግተው ዱለት ጋር አከተው ይበሉት ነበር። እሱም ጠንቀኛ ስለሆነ ከልክልያቸዋለሁኝ ነው የሚለው። አው ለህመ ኺንዚሪን ወይም ደግሞ ያአሳማ ወይም የከርከሮ ስጋ ካልሆነ በስተቀር ይሄ ደግሞ መጀመሪያ ያው በቁሻሻ ነው ሰውነቱ የሚገነባው ኩስ ነውና የሚበላው ስለዚህ ለጤንነት አይመችም ማለት ነው። እሱ እነዚህንና እነዚህን የመሰሉ ካልሆኑ በስተቀር በእኔ መመሪያ ውስጥ አላህ የከለከለው ምግብ አላገኝም በላቸው ይላል። አው ፊስቀን ወይም ደግሞ በህገ ወጥ መንገድ የተዘጋጀ ማለትም ኡሂለ ሊገይሪላሂ ቢህ በሚታረድበት ጊዜ ከአላህ ስም ሌላ ያለ ነገር ተጠርቶ የታረደ ይላል። እና ይሄ እንግዲህ የሽርክ ተግባር የተከናወነበት በመሆኑ ልዩ አነጋገር ተጠቀመ ዘላይ ማለት ነው። የፈጠርኩት እንስሳው ነው እኔ እንደገና በእኔ በባለቤቱ ስም ቢስሚላህ ብሎ መታረድ ሲገባው ሌላ ጣዖት ተጠርቶ ለሱ መከበሪያ ተብሎ የታረደ ከሆነ ከበክትም አልፎ እንዳውም አላህ ጋር ሙሐረባ የተደረገበት ስለሆነ ይሄንንም እርግጥ ከልክል ያለሁኝ ነው። እነዚህንም ታዲያ የከለከልኩት በምቾትና አማራጭ ባለ ጊዜ ነው። አልበለዚያ ችግር በተፈጠረ ጊዜ ፈማኒዱ ጥራ የተገደደ ሰው ገይረ ባሪን እና ያንን ምግቡን ለመብላት ጉጉት ያለበት ሳይሆን ወላአዲን ወይም ደግሞ ከሚያስፈልገው በላይ ድንበር አልፎ የሚጠቀም ሳይሆን ቢበላ በዛ ለምን በላህ ብሎ የሚቀየመው አይደለም ይላል። እንግዲህ አላህ Subhanahu Wa Ta'ala አሁን የተቆጠሩትና የተጠቀሱትን ነገሮች እንዳትበሉ ብሎ የከለከለው ሌላ አማራጭ ምግቦች ባሉበት ሁኔታ ብቻ ነው። አለበለዚያ ስንቀርቆበት በበረሃው ሌላ የሚቀመስ የሚላስ ነገር ጠፍቶ ሰውየው ሊሞት የሚቃረብ ከሆነ እነዚህንም ደግሞ የምፈቅድበት ጊዜ ይኖራል ነው ማለት ግን በምፈቅድበት ጊዜ ነፍሱን ለማዳን ከችግር ለመውጣትና ወደ ሌላ አማራጭ ለመድረስ መሸጋገሪያ ነው እንጂ እንዲሁ ዝም ብሎ በጉጉትና በፍላጎት ያንን ምግብ ምክንያት ፈጥሮ ለመብላት ከሆነ አላህ ምስጥሩን ያቃለና አይፈቅድለትም። ለምሳሌ አንድ በረሃማ ቦታ ላይ በክት ያገኛል አንድ ሰው ወይም ደም ያገኛል ማለት ነው ወይም ማሳማ ሌላ ምንም የሚቀመስ ነገር የለም ነፍስ ማዳኛ ማለት ነው ቆሎም ሆነ ደረቂታ የለም ስለዚህ ያን ነገር ካልበላ ሊሞት ነው ሰውየው በዛ መልክ ቢበላ ምንም ችግር የለበትም ነው ግን ደረቅ ምግቦች አግኝቶ ነበር እንደ ቆሎ ያለ ወይም የተለያዩ ፍራፍሬዎችን የመሳሰሉ ነገሮች አግኝቶ ነበር ሰውየው ግን በጥንጦ የኖረ ስለሆነ ያለ ስጋ ጉረሮ አይወጥምና እኔ ስጋ መብላት አለብኝ ብሎ ሊበላ ቢፈልግ ያችን ስጋ የመብላያ መንገድ ፈለገ ማለት ነው ለዚህ አይነቱ አይፈቀድለትም ቆሎም በላ ቂጣ አንድ ነገር ምግብ ተበላ ሰውየው አይሞትም በራም ማለት ነው ስለዚህ በቅንጦ ብቻ ስጋ ነው የለመድኩትና ይሄንን መርጣለሁኝ አለ እንደሆነ እሱ አይፈቀድም ወላ አዲን ማለት ደግሞ በችግሩ ምክንያት ተፈቅዶለት ሲበላ ራቡን የሚያበርድበትና ምግብ አለበት የሚደርስበት መጠን ነው መጠቀም ያለበት አለበለዚያ ተፈቅዶልኛል ብሎ እዛው ወዶስ ተሚጠላ ብስናት ተሚያገሰው ማጨቅም የለበትም ድንበር አልፎ ማለት ነው በዚህ መልክ ሳይሆን የተጠቀመ ካለ አልቆጣበትም በችግሩ ምክንያት ነውና አትሩራ አትቢሁል ማህዙራት የችግር ነገሮች ክልክል ነገሮችን ያስፈቅዳሉ በሚለው መርሆ በዚህ መልክ መጠቀም ይቻላል ነው የሚለው ወይም غير باغ ولا عاد የሚለው በሌላ ተረጓጎም ሰውየው ለመንገድ ሲወጣ ወይም እዛ ችግር አለበት ቦታ ሲደርስና ሲጋለጥ ለህጋዊ ስራ ህዶ ከሆነ ማለት ነው ለህገ ወጥ ነገር ወይም ሌሎችን ለመበደልና ወንጀል ለመፈጸም ከሆነ የወጣው የሰውዬ አይፈቀድለትም ምክንያቱም ወንጀለኛውን ስንቅብ ያቅብህም ይሄን በልተህ መስራት ይችላል ከተባለ በወንጀል ላይ እንደመጋበዝ ስለሚሆን ማለት ነው ወላአዲን ማለት ደግሞ ያ በክቱ ወይም አሳማው ደሙ አስቀድሞ በሌላ ሰው እጅ ተይዞ ከሆነ ያንኛውን ሰውዬ ቀምቶ እኔ ልጠቀም ማለት የለበትም ሁሉም ነፍስ ነው ሌላው ሰው እየቀድሞ ከያዘው እኔ በልቼ አንተ መሞት አለብህ ያለ እንደሆነ በዚህ መልክ አይፈቀድለትም መጀመሪያ የያዘው ሰውዬ ባለመብት ነው ሁለተኛው ግን ፈቅዶ ካላካፈለው በስተቀር መቀማት አይቻልም በዛ መልክ ቀምቶ ቢበላ አይፈቀድለትም ማለት ነው فإن ربك غفور رحيم እና እንዲህ አይነት ችግሮች በሚያስገድዱና ለመብላት በሚበቁበት ጊዜ በዚህ መልክ የተመገቡትን ሰዎች ጌታ ችግራቸውን ስለሚያቀላቸው መረተ ሰፊና በጣም ሩሩ ስለሆነ ያልፋቸዋል በማለት ነገሮችን ሁሉ እንደ ሁኔታውና እንዳስፈላጊነቱ ይደነግጋል ማለት ነው። وعلى الذين هادوا فنزيها يهودانن በሚሉት ወገኖች ላይ حرمنا كل ذي ظفر የጥፍር ባለቤት የሆኑትን እንስሳት ሁሉ ከልክለናቸዋልና እርማ አድርገናል ይላል። ومن البقر كقند كبتوچنا والغنم كبغ كفيلوچم حرمنا عليهم شحومهما ሞራዎቻቸውን እርማ አድርገናል ያው ቀይ ስጋ ካልሆነ በስተቀር ጾማ ወይም ሞራ እንዳትበሉ ብለን ከለከልናቸው ይላል الا ما حملت ظهورهما ከሞራው ጀርባዎቻቸው የተሸከሙት ብቻ ሲቀር አውል ሐዋያ ወይም ደግሞ ከአንጀት ጋራ የተጣመሩት ሲቀሩ አው መክተረጡ ቢአዝሚን ወይም ደግሞ ባጥንታማው ክፍል የተሳከረው ስጋው ጋራ የተቀላቀለው ሲቀር ራሱን የቻለ ጾማና ሞራውን እንዳይጠቀሙ ከልክለናቸው አለ ይላል። ዳሊክ በዚህ መልክ እንግዲህ ከአንዱ እንስሳ የተወሰነውን ክፍል ስንፈቅድ ሌላውን ክፍል የከለከልንበት ምክንያቱ ምንድነው ብትሉ የዘይናውን ቢበቂም ራሳቸው ደንበር ያልፉና ያጠፉ ስለነበሩ በጥፋታቸው ነው የመነዳናቸው ወኢና ለሷዲቁን እንደዚህ አድርገን የነሱን ሳይ ማጥበብና የመከልከልም አግባብ ነበር ይሄን በማድረጋችን እኛ ምንም የበደልናቸውና ያጠፋነው ነገር የለም ትክክለኞች ነን ይላል አላህ Subhanahu Wa Ta'ala እንግዲህ እነዚህ በኒ እስራኤል ብዙ ጊዜ ያው አድርቆች ናቸውና አንድ ነብይ በሚመጣና ሸሪዓ በሚያውጅበት ጊዜ መጀመሪያ ለአለመቀበል ብዙ ችግር ይፈጥራሉ ተቀበልን ካሉን በኋላ ደግሞ በተለያዩ ምክንያቶች አላህ ያልከለከላቸው ነገር እንዲከለከሉ ለማድረግ ራሳቸው ሰበብ ይፈጥራሉ ማለት ነው። እና ከነዛም ሰበቦች እንግዲህ ግመልን አላህ Subhanahu Wa Ta'ala ፈቅዶላቸው ይያለ ባንድ ወቅት አባታቸው ነብዩላህ ያዕቆብ ግመል ለጤንነት ያልተስማማኝም ብለው በመተዋቸው ስጋውንም ወተቱንም እነሱ እንደገና በመወብራት አባታችን ያልበላውን እኛም አንበላም በማለት ራሳቸው ክልክል አደረጉ ማለት ነው። ያንን ነገር እንግዲህ በሚያደርጉበት ጊዜ በሚከተለው ነብይ ወህይ ሲመጣ ይሄን ነገር ለእናንተ መጠቀም ያብየ ፈጥሬላችሁ ያበቃ እንደገና ከተዋችሁ እንግዲያስ መቀጫ ጭምር እሱንም እንዳትበሉ ከቀንድ ከብቶችና ከበግ ከፍየሎችም ሞራውንና ጮማውን ክፍል እንዳትበሉ ብዬ በገዛ ጥፋታቸው ሳቢያ ከለከልኳቸው ነው ማለት ነው። እንግዲህ አላህ የፈቀደውን ነገር ክልክል ነው የሚል ሰው ታከራ ብቻ ሳይሆን ቅጣቱ በዚህ በዱንያም ላይ ራሱ ሲሳው ይጠብበታል ማለት ነው። በዚህ መልኩ ስንከለክላቸው እኛ ትክክለኞችና እውነተኞች ነበርን፣ እነሱ በገዛ እጃቸው ነው ይሄን ችግር የፈጠሩት በማለት ይወቅሳል። ይሄን ታሪክ የተከሰበት ምክንያቱ ምንድነው? እናንተም ያልተከለከለውን ነገር ሁሉ የተለያዩ ምክንያቶችን እየፈጠራችሁ እንደ ክልክል ካደረጋችሁ እንግዲያውስ ተፈልጋችሁ በየዚታችሁና አጠብና ብዙ ነገሮችን ልከለክላችሁ ይችላልውና ይሄን ወቁና ተጠንቀቁ ማለት ነው። إن كذبوك فقل ربكم ذو رحمة واسعة ولا يرد بأسه عن القوم المجرمين سيقول الذين أشركوا لو شاء الله ما أشركنا ولا آباؤنا ولا حرمنا من شيء كذلك كذب الذين من قبلهم حتى ذاقوا بأسنا قل هل عندكم من علم فتخرجوه لنا إن تتبعون إلا الظن وإن أنتم إلا تخرصون فإن كذبوك فقل ربكم ذو رحمة واسعة በዚህ መልኩ እንግዲህ ያ አላህ Subhanahu Wa Ta'ala ወሳኒና ድንካጄ ስትነግራቸው አሁንም የሚያስተባብሉ ከሆነ እናንተ እንደዚያ አጥቶችና አክቲዎች ከመሆናችሁ ጋራ አላህ ዝም ብሎ ሲያኖራችሁ የታችሁ የሰፊር ራህ ባለቤት ነው ባላችሁ እንደናንተ ስራ ቢሆን ኑሮ እዚሁ መጥፈታዊ ቅጣት አውርዶ ሊምጥማታችሁን ያጠፋችሁ ነበር። ግን አላህን ሁሉ ያደረጋችሁ ዝም የሚላችሁ ባለ ሰፊ ትሮታና ጸጋ በመሆኑ ነው ባላችሁ። ولا يرد بأسه عن القوم المجرمين يهل بلاتشو انجيجين لما قطعت بمشابت كذي دقموك هنان تاينتوت اماماوك قطعتون يمي ملسونا يمي قدبو ميلم اندازي زمبرو زمبرو عندك ان يزرب باتشون دو دقمو دمت ماتاتشون اندميات افاتشون او بلاتشون او منهم ان الله لا يهمل الظالمة بل يمهله اندى تبالا وحادث قفنيان الله بدفو لا ايكتلا اسكمت الرشاة ايتهوم ግን ለተወሰነ ጊዜ ቀጠሮ ይሰጠውና ያላያል ሰማ መስሎ ያዘናጋዋል። አንድ ቀን ያዘውለታ ግን ማምለጫ መሮጫ እንደማያገኝ ነው እንዳለው ይሄን ሁሉ እንግዲህ አላህ Subhanahu Wa Ta'ala እየነገረና እየመከራችሁ እንዲካላችሁ ለጊዜው ባለው ረራዬ ያዋላ ያደረ ቢመስላችሁ እንኳን አንድ ቀን ዋጋችሁን ታገኛላችሁ በል ማለት ነው። ሰየቁሉ الذين اشركوا እንዳውም እነዛ አጋሪ የሆኑ ታወታውን እንደዚህ ሳይሉ እንደማይቀሩ ነው። لو شاء الله ما اشركنا ولا اباؤنا الله بيفلق نرو እኛም ሆነ ከኛ በፊት የነበሩ ታባቶቻችን የተለያዩ ታወቶችን ባላጋራንና ባላጋሩ ነበር ولا حرمنا من شيء እንዱም ደግሞ ክልክልናቸው ብለን የምናወግዛቸውንም ነገሮች ባልከለከል ነበር። አላህ ሽቶ ነው እንጂ ይሄን ነገር እንዲሰራ ያደረገን እኛ ምን አቀማለን ይላሉ በቀደር ሊያሟክኩ ማለት ነው። ሁሉ ነገር خيرም شرም በአላህ ነው የሚወሰነው ብላችኋል አይደለም እንዴ? ታዲያ ሽርክን አላህ የጠላው ከሆነ እኛም ሆነ አባቶቻችን ስናጋራ ወይም የተለያዩ ነገሮችን ሐራም ናቸው እያልን ስናወግዝ አላህ እያየ ለምን ዝም አለን? መጀመሪያ ይሄን ነገር ባያሳስበንና ባያናግረን ኑሮ ልንሰራው አንችል ነበር። ልንሰራው እንግዲህ እያየ ዝም ካለን ፈቅዷል ወዷል ማለት ነው ወደሚለው እንድንታ ለመዝለቅ ትሞክሩ ነው ማለት ነው። እና ይሄ ብዙ ጊዜ የደካማዎች አስተሳሰብ ነው። ራሱ ወንጀል ይሰራና አንድ ወንጀለኛ ለምን እንዲያደረክ ሲለው አላህ ሽቶብኝ ይላል ወይም አላህ የከለከለውን ኸይር ለምን ተውክ ሲለው አላህ ባይሻልኝ ይላል። ይሄ እንግዲህ ራሱን ከሐላፊነት ለማራቅ የሚደረግ ውስልትና ነው። ወንጀሉ አልበቃው ብሎ እንደገና ወንጀሉን ያሰራኝ አላህ ነው ብሎ ሊያሟክክበት ሲሞክር ነው ማለት ነው። ከዛሊክ ከተበለዲነ ምን ቀብሊም እነርሱ ብቻ ሳይሆኑ ከነሱ በፊትም የነበሩ ካፊሮችና ጣዖታውያን እንደዚሁ እነሱን ሲያስተባብሉ ቆይተዋል። ሐታ ዳቁ በሰና በመጨረሻ ቅጣታችንን እስከሚቀምሱ ድረስ እነሱ በፊት የነበሩትም እንደዚሁ መጥፎ እየሰሩ ለምን ሲሏቸው አላህ ሽቶ ነው ተሻ ደግሞ ወዷል ማለት ነው እያሉ ሲከራከሩ ቆይተው በመጨረሻ ግን አለመውደዱንና አለመፍቀዱን ለመግለጽ የተለያዩ አደጋዎች እንዲደርሱባቸው አድርጓል። ያን ነገር እስከሚያጋጥማቸው ሌሎችም እንዲሁ ሲያወሩ ነበር። ወላ عندكم من علم فتخرجوه لنا አላህ Subhanahu Wa Ta'ala ይሄን ነገር ሽቶ አባጩ ከሰራችሁ ታትጠየቁም የሚል ተጨባጭ ማስረጃና ዕውቀት አላችሁን ለኛ ታወጡና ታስረዱን ዘንድ ይበላችሁ እንተሰቢዑነ ኢላዳን በዚያ አባባላችሁ ግምትና መሰለኝን እንጂ ሌላ አትከተሉ ወይና አንቱም ኢላ ተፍሩሱን እናንተም ደግሞ ይሄን ነገር ስትናገሩ የምትቀጥፉና የምትዋሹ እንጂ ምንም አይነት ተጨባጭ መረጃ እንደሌላችሁ ነው ባላችሁ ነው። ወለ ፈሊላህ ልሁጀቱ ልባሊገቱ ፈላው ሻአ አልሃዳኩም አጅማኢን ወል ፈሊላህ ልሁጀቱ ልባሊገ ግልጽ የሆኑ ማስረጃዎች ለአላህ ናቸው ባላችሁ እናንተ ይሄንን አባባላችሁን ለማስረዳት በቂ ማስረጃ ከሌላችሁ ሊኖራችሁ ማይገባምና አላህ ግን ሐራሙንና ሐላሉን ኸይሩንና ሸሩን ግልጽ አድርጎ በቁርአን ደንግጎታልና ማሻማ የሆነ ማስረጃ ወትሮውንም ባላህ እጅ እንጂ በእናንተ አይደለም ፈለው ሻአላ አዳኩም አጅማኢን እና ይሄን ትክክለኛውን የሰምና ጎዳና ደግሞ ቢፈልግ ኑሮ ሁላችሁንም በጥቅሉ ይመራችሁ ነበር ግን እናንተ ተማማዎች ከንቶች ከመሆናችሁ የተነሳ አልሻላችሁም እንጂ ባላችሁ ያ قل هلما شهداءكم الذين يشهدون أن الله حرم هذا فإن شهدوا فلا تشهد معهم ولا تتبع أهواء الذين كذبوا بآياتنا والذين لا يؤمنون بالآخرة وهم بربهم يعدلون قل هلما شهداءكم الذين يشهدون أن الله حرم هذا أعلمنا أن تيمتلوا أجعون النحى من النوسلان يمسى الثلثن الله كالكلوا أن دمتلوا ሁነት ከልክሎ ከሆነ እስቲ ማስረጃዎቻችሁን ወይም ምስክሮቻችሁን አቅርቡ ባላችሁ ፈኢንሸሂዱ እና ለዚህ የተጠሩት ምስክሮች ደፍረው መጥተው ከመሰከሩ ፈላ ተሻድ ማአሁም አንተ ይህ ክፍተት መሆኑን አውቀህ እነሱ ጋራ እንዳትተባበር ብትመሰክሩም የውሸት ምስክር ነው እንጂ እውነት አይደለም ብለህ ውድቅ አድርግባቸው ማለት ነው ወላ ተተቢዑ አለዚነ ከዘቡ ቢአያቲና ባጠቃላይ በአንቀጾቻችን ያስተባበሉ የሆኑትን ሰዎች ዝንባሌና ስሜት አትከተል والذين لا يؤمنون بالاخره الناس يادقمو كموت بحالا منساتنا متيقن يما يمنو يهونوتن كهاديوچم اتسماما الناسو غارا وهم بربهم يعدلون الناسون بجيتاچو ميلوچن تاواتاتوچ يمياستكاكلونا يمياماتاسرو حگوتوچ ناچونا اندي هاينتوچ غارا متتبابر كانتا ايتتبقبهمنا راقاچو تواچو يلا انغري الله سبحانه وتعالى الناسو منم عينت ماسرجا اندلللاچو ياوقه መብት ለመስጠት እና ለዚህ አባባላችሁ ተጨባጭ ማስረጃ ካላችሁ መድረኩ ክፍት ነው ምቶሮና አስረዱ መስክሩ ብለህ ጋብዛቸው በግዣው መሰረት መተው ለማስረዳት ወይም ለመመስከር ከመወከሩ ለትዝብት ያህል እንጂ ቢመሰክሩም እውነት ነው ብለህ እንዲያትቀበላቸውና እነሱ ጋራ እንዲያትወግን ተጠንቀቅ ሱትን ከሃዲዎችም አትስማማ እነሱ ጋራ وهم بربهم يعدلون الناسون بجيتاتشو ليلوشن تاواتاتوشي يمي أستكاكلونا يمي أم مساسرو هجوتوشنا اتشونا اندي هاي نسوشي غارة متبابر كانتا يستبك بهمنا عراك اتشو تواتشو إلا انجري الله سبحانه وتعالى الناسون من المعينة ماسرجا اندل الله اتشو ياوكا مبسل مستش انا لزي عبتاب هلاتشو تشباك ماسرجا كالاتشو مدركو كفتنو نطولونا اسردو مسكرو بلخ جابزاتشو በዚህው መሰረት መተው ለማስረዳት ወይም ለመመስከር ከመወከሩ ለትዝብት ያህል እንጂ ቢመሰክሩም እውነት ነው ብለ እንዳትቀበል።